ይህ ለቀድ ሰሚዐ አላሁ ቀውለ አለዚነ ቃሉ ኢነላሀ ፈቂሩ ወነህኑ አግኒያ የሚለው አያ የወረደበት የራሱ የሆነ ምክንያት አለው። እርሱም ምንድነው? አቡበክር ስዲቅ ረዲየላሁ አንሁ መዲና አንድ አትክልት ቦታ ነበራቸው ይባላል። ወደዛ ጧትና ማታ ሲመላለሱ መንገዳቸው ላይ የይሁዲያ መድረሳ ነበረች እና ሷሃቦች መቼም ንቆች በመሆናቸው ሁሉንም ነገር ይከታተላሉ መረጃ ለማግኘት። እና እነዚህ የይሁዶች ምንድነው የሚያስተምሩት ይያሉ አንዳፍታ ጎራ ይያሉ የሚያስተምሩት ነገር ይታዘቡ ነበር ቁጭ ብለው በማዳመጥ ይባላል። እነሱ ደግሞ እንዲታላላቆቹ ሷሃቦች በሚቀርባቸው ጊዜ አጋጣሚውን ተጠቅመው የነሱን ትኩረት ለመሳብና ምናልባት ከተቻለም የኛን እምነትን ይከተሉ ይሆናሉ በማለት በሚገባ ያስተምሩ ነበር። እነሱ ባሉበት ወቅት ማለት ነው። ዑመርም እንደዚህ ያደርጉ ነበር። አዳይ ከለታት አንድ ቀን በጣም አስገራሚ በሆነ መልክ ተውራትን ይያብራራ ሲያስተምር ሲያውት ተመሰጡ። ኋላ እሳቸው አንድ ሐሳብ አለኝ አሉ። የራሳቸውን መልእክት ለማስተላለፍ አስበው ማለት ነው። እና አንተ ተውራትን በሚገባ እንደምታውቀው ነው ምረዳው። እና ተውራትን እስካወቅክ ድረስ ደግሞ አላህ ሱብሃነሁ ወተዓላ ያሁኑ ነብይ በተውራትና በእንጂል እንደሚመጣ በትንቢት በሚገባ ያገኙታል አለል ኪታቦች ብሎ ነግሮናል። ታዲያ ይሄንን ያውቅ አዲሱንና ተረኛውን ነብይ ተከትለህ ብትጠቀም አይሻልም ወይ? ይሄንን ያረጀ ያፈጀ ጊዜ ያለፈበትን እምነት እያስተማርክ ተመንገታገት በማለት ጠየቁት ይባላል። ይሄ ጊዜ በተማሪዎቹ ፊት ስለወረፉትና የተዋረድኩ ስለመሰለው እሱ ደግሞ ፈላና በቅን መልክ አልተቀበለው ምክሩንና ማስጠንቀቂያውን። እኛ የእናንተ ጌታ መቀበል የሚያስፈልገን አይደለንም የሁዶቹ አለ። ለምን ይሉታል? በቀደም እንደሰማሁት ከሆነ መን በለቢ ይቅሪዱ ላህ ቀርዱን ሐሰነን ፈይዳዒፈሁ ለሁ አድዓፈን ከቲራ የሚል አንቀጽ ወርዶላቸዋል ይባላል አለ። አዎን አለ። ታዲያ ከእኛ ከሰዎች ብድር የሚለምን ጌታ ምን ሊጠቅመኝ ብዬ ነው የምቀበለው አለ። እንግዲህ የጥሜቱ ብዛት ለነገሩ አላህን የሁዶቹ ይቀበላሉ። በአላህ ጥርጥርና ክርክር አልነበራቸውም። ግን እሳቸው ደስ እንዳይላቸው ብቻ ይህንን አይነት ቃል ካወረደ እሱ ችግረኛ ነው እኛ ባለጸጋነን ማለት ነው አበድሩን ካለ ተኛ ብድር የሚፈልግ እስከሆነ ድረስ እኛ ምን ያደረግልን ነው እሱን የምንቀበለው በማለት መልስ ይሰጣቸዋል። እንደገና ደግሞ ሪባ በእናንተ ሃይማኖት وأحل الله البيع وحرم الربا بلو ربان እንደወገዘ ትናገራላችሁ። በሌላ በኩል ደግሞ ፈይዳዒፈሁ ለሁ አድዓፈን ከቲራ ትንሽ ነገር ከሰጣችሁኝ ለእናንተ እጥፍ ድርብ አድርጌ እመልስላችኋለሁ እያለ የሪባ ብድር እንደሚከፍልም እንትን ይላል። እናንተን ሪባ እንዳትሰሩ እያለ ይከለክላል። እሱ ግን የሚያበድረኝ ካለ በሪባም ቢሆን እጥፍ ድርብ አድርጌ አትርፌ እሰጣለሁኝ ይላል። የዚህ አይነት ጌታ አንደኛ የሪባ ብድር የሚጠይቅ፣ ሁለተኛ ደግሞ ከሰዎች የበለጠ ችግረኛ የሆነ የምንቀበልበት ምክንያት የለም አላቸው ይባላል። ይህ ጊዜ እሳቸው ራሳቸውን መቆጣጠር አቃታቸውና ያውም ታጋሽ ነበሩ አቡበክር ይባላል እዛው ተማሪዎቹ መካከል ዘለው በጥፊ አከናነቡት። ይህ ጊዜ የነገጡ ያው እዛው ያሉ ሰዎች ገላገሉ። ምን አሉ? ደብድቆኛልና እያይዙኝ አለ። እሳቸው ታግተው ወዳውኑ ወደ ነቢዩ መጡ ተካሰው ይባላል። ያው ዝምዮች ናቸው እነሱ በገባርነት ነው የተቀመጡት። ዳኝነቱ ስልጣኑ የነብዩ ስለሆነ ወደ እሳቸው መጡ እና የፊቱ ቀልቷል በጥፊ ያቃጠሉት። መጣና ይኸው ልክ የጓደኛ እንደ አድርጎ ገዛ መድረሳ የመጥቶ ደበደበኝ ብሎ ከሰሳቸው ማለት ነው። ነቢዩም ደነገጡ። እንዴት ሰው መድረሳ ያለ ሰው ትደበድባለ? ምን ነካ ሰውዬ አሉ። አላወቁምና ጉዳዩን። አይ እኔ ያየሁትና የሰማሁትን እርስዎ ቢሰሙ ኑሮ ይብሱ ነበረ አሏቸው ይባላል። ምንድን ነው እሱ ሲል ይኸው እንደ አድርጌ ስለ እስልምና ጥሪ ባቀርብለት እሱ የእናንተ ጌታ ችጋራም ድሃ ነው፣ ብድር ይለምናል፣ ያውም ደግሞ በወለድ ይከፍላችኋለሁኝ ይላል የሚል መልስ ሰጠኝ። ይህን ስለ ጊዜ ራስን መቆጣጠር አልቻልኩም፣ አሁን መትቸዋለሁ ብለው አመኑ። ያው ባያምኑም ብዙ ምስክር ስለነበረ ሊካድ አይቻልም። ይህ ጊዜ ይህን ብለዋለሁ ሲሉ ጊዜ እዛ ያለው ሰው ሁሉ መሰከረበት፣ ተረጋገጠ። እሱ ግን አይንን ግንባር ያርገው፣ አላልኩም ውሸቱ ዝም ብሎ ነው የደበደበኝ አለ። ይህ ጊዜ ወዳውኑ ይህን አያት አላህ አወረደ ማለት ነው። ለቀድ ሰሚዐ አላህ ቀውለ አለዚነ ቃሉ ኢነላሀ ፈቂሩ ወነህኑ አግኒያ። ይሄ ሊካድ የሚቻል ነገር አይደለም። ምናልባት ተማሪዎቹ እሱን ፈርተው አንመሰክርበትም ቢሉም እኔ መሰክራለሁ፣ ራሴ ሰምቻለሁ፣ ይህን ነገር ተናግሯል አቡበክር ያለው ልክ ነው ብሎ አረጋግጠ ማለት ነው። الذين قالوا ان الله عهد الينا الا نؤمن لرسول حتى ياتينا بقربان تاكله النار ولقد جاءكم رسول من قبل بالبينات وبالذي قلتم فلما قتلتموهم ان كنتم صادقين فان كذبوك فقد كذب رسل من قبلك جاءوا بالبينات والزبر والكتاب المنير الذين قالوا ان الله عهد الينا الا نؤمن لرسول እነዚያ አላህ Subhanahu Wa Ta'ala ለማንኛውም መልእክተኛ እንዳናምንለት አደራ ብሎናል ቃል ኪዳን አስገብቶናል حتى يأتينا بقربان ያ መልእክተኛ ነኝ የሚለው ሰውዬ ቁርባን ይዞ እስከሚመጣ ድረስ ተኩሉሁ النار ያንን ቁርባን እሳት የምትተከለው የሆነ የሚሉ የሆኑ ወገኖች قل قد جاءكم رسل من قبل بالبينات ይህ አባባላችሁ ትክክለኛና ልክ ከሆነ ታዲያ ከኔ በስተፊት የነበሩ ነቢዮች ነቢይ ለመሆናቸው የሚያረጋግጡ የሆኑ ተአምሮችና ማስረጃዎች ይዘውላችሁ መጥተዋል ነበረምን በላቸው። ወዲለዚ ቁልቱም አሁን የምትሉትንም ነገር ቁርባኑን በአንድ ሀሳብ እክላፍ ስትሆኑ ቁርባን አቅርባችሁ ያ ሀቀኛ የሆነው ወገን ከእሳት ከወደ ሰማይ ወርዶ ያቃጥልለት ነበረ የሚባለውን ነገር ያስፈጽሙ መጥተው ነበር። ፈሊመ ቀተልቱሙ እንደዛ አይነቶቹ ነብዮች ታዳ ለምን ገደላችኋቸው? እንኩንቱም ሷዲቂን አሁን እንደምትሉት እውነተኞች ከሆናችሁ እነሱን በመግደል ፈንታ መቀበልና መከተል አልነበራችሁ አልነበረባችሁም በላቸው ይላል። ይህ የመጣበት ምክንያቱ ደግሞ አንድ ጊዜ በአካባቢው የነበሩ የይሁዳ ሃይማኖት መሪዎች ተሰባስበው መጡ ነብዩ ጋር። ከነሱ መካከል ከአብ ኢብኑል አሽራፍ እንደገና ፊንሐስ ኢብኑ አዝራ ማሊክ ኢብኑ ሰይፍ የተባሉ የታወቁ የተውራት ሊቆች ነበሩ። እነዚህና የነሱ አምሳያ የሆኑት ያካባቢ ዑለሞች ተሰባስበው መጡ ነብዩ ሊከራከሩ ይባላል። እና መሐመድ ይሄው አንተ አላህ ልኮኛል ኪታብ አውርዶልኛል ትላለህ እንደምትለው ከሆነ እኛ በተውራት አላህ አንድ ቃል ኪዳን ያስገባን ነገር አለ። እርሱም ምንድነው? ማንኛውም ነብይ ነኝ ብሎ የሚመጣ ሰው ቁርባን ካላመጣ በስተቀር አትቀበሉት ብሎናል። ቁርባን ማለት እንግዲህ ሰዎች በሃይማኖት ጉዳይ ይጣላሉ ይከራከራሉ። እኔ ነኝ ትክክለኛ እኔ ነኝ በሚባሉ በጊዜ በል እንግዲህ እውነቱንና ውሸቱን ለመለየት ሁለታችን ቁርባን እናቅርብ ይባልና በቀድሞ ነብያት ተሰራ የነበረው እና የተወሰነ እቃ አንድ ቦታ ላይ ወስደው ያስቀምጣሉ ሁለት ተቃራኒዎች ማለት ነው። ሐቀኛ የሆነውና አላህ የተቀበለው ከወደ ሰማይ ሳትወርድና ያን ያስቀመጠው ንቃ ትበራለታለች ውሸታሙ ደግሞ ዝም ብሎ ይቀራል ሳይቃጠልለት የዛ ጊዜ መረታቱ ይታወቅ ነበር ማለት ነው። ይህንን እንግዲህ ለግል ቅራኔያቸው ለአንዳንድ የክርክር መፍትሄ አድርጎ ነበር የሚጠቀሙት። እነሱ ግን ለነቢይነት ማረጋገጫ አደረጉ አሁን አብደው ማለት ነው። ለነቢይነት ማረጋገጫ የሆነበት ጊዜ የለም እና አንድ ሰው ነቢይ ነኝ በሚልበት ጊዜ ህዝቦች ደግሞ አይደለም ብለው ሲክዱት ነቢይ ለመሆኑ ማረጋገጫ ቁርባን ያስቀምጥና ያንን እሳት መጥቶ ያቃጥልለታል የዛ ጊዜ እንቀበለዋለን። አንተም ተፈለክ ታዳ እንደዛ አይነት ቁርባን አስቀምጥና ሲቃጠልና እንቀበልህ ብለው ጥያቄ አቀረቡላቸው ያ። ይህን ጥያቄ በሚያቀርቡበት ጊዜ አላህ Subhanahu Wa Ta'ala በመሰረቱ ለስላፍ መፍቻ ቁርባን ማቅረብ የተለመደ ነው በታሪክ ያለ ጉዳይ ነው ግን ለነብይነት ማረጋገጫ አይደለም ነብዮችን ደግሞ ይሄን ካላደረጉ በስተቀር አትቀበሏቸው ያልኩበት ምክንያት የለም በሉ እንዳላችሁት ከሆነ ታውን ቀደም ብዙ ነብዮች መጥተውላችኋል ለነብይነታቸው ማረጋገጫ ብዙ ሙዕጂዛ አሳይተዋል ይሄን የምትሉትንም ቁርባንም አሳይተዋችሁ ነበር እናንተ ግን በመቀበልና በመከተል ፈንታ እንዳውም ማስተባበሉ ሳይበቃችሁ ስትገሏቸው ነው የመጣችሁትና የት ላይ ነው ታዲያ እውነተኝነታችሁ ብለህ መልስ ስጣቸው በማለት አሳፈራቸው ነው የሚለው። ወይን ከዘቡ ይህንን እንግዲህ ከነገርካቸው በኋላ ቢያስተባብሩ ፈቀድ ኩድ በሩሱሉ ምን ቀብሊከ መስተባበል በአንተ አልተጀመረም ከአንተ በስተፊት የነበሩትን መልእክተኞች በተመሳሳይ መልኩ ሲተባበሉ ቆይተዋል። ጃኡ ቢልበይናት እነዚያ ነቢዮች ደግሞ ልክ እንዳንተው የተለያዩ ሙዕጂዛዎችንና የነቢይነት ማረጋገጫቸውን ይዘው መጥተው ነበረ ወዝቡሪ ጽሁፎችንም ይዘው መጥተው ነበረ ከአላህ የወረዱላቸውን መመሪያዎች ማለት ነው። ወልኪታቢል ሙኒር ግልጽ የሆነ እውነቱንና ውሸቱን ኸይሩንና ሸሩን የሚያብራሩና የሚገልጹ የሆኑ ኪታቦች ይዘው መጥተው ሙዕጂዛዎችንም ኩቱቦችንም ሳይቀበሉ በመቅረት ክደዋቸዋልና አንተንም ቢክዱህ ያው የተለመደው ሁኔታ ነው ባንተ አልተጀመረምና አትበሳጭ አላቸው ማለት ነው። ሁሉ ነፍስ ዛኢቀቱ ሞት وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم واشتروا به ثمنا قليلا فبئس ما يشترون لا تحسبن الذين يفرحون بما أتوا ويحبون أن يحمدوا بما لم يفعلوا فلا تحسبنهم بمفازة من العذاب ولهم عذاب أليم ولله ملك السماوات والأرض والله على كل شيء قدير كل نفس ذائقة الموت ነፍስ የተባለች ሁሉ ሞትን ቀማሽ ነች ባላቸው ሰው እንግዲህ በዚህ ምድር ላይ ያለ የፈለገውን ቢሰራ የፈቀደውን ቢያወራ ዝሮ ዝሮ መሞቱና በጌታ ቁጥጥር ስር መውደቁ የማይቀር ጉዳይ ነው። ወይነማ ተወፈውነ ኡጁረኩም የመል ቂያማ የሥራ ዋጋችሁን ደግሞ የምትረከቡት በለተ ተንሳኤ ነው። እዚህ የፈለጋችሁትን ነገር ብትሰሩ አላህ በስንስብክ ነው ዝም ብሎ የሚከታተላችሁ። የመል ቂያማ ሲሆን ግን ተነሳችሁ እሱ ፊት በመቆም ፍርዳችሁንና ዋጋችሁን ታገኛላችሁ። በመንዘዚያን ናር በዛ ወቅት ከጀሃነም እሳት የራቀና የዳነ ወውድ ስለልጀና በጀነት መግባት ደግሞ የታደለ ፈቀድፋይ ይህ ነው እድለኛ ማለት። ወመል ሀያቱ ዱንያ ኢላ መታዑል ጉሩር ይቻሁን ያላችሁባት ቅርቢቱ ህይወትማ የተላላዎችና የግብዞች መጠቀሚያና መታለያ እንጂ ምንም ቁም ነገር ያላት አይደለችም በላቸው ይላል። እናንተ እንግዲህ አሁን ቁርአንንና ነብዩን የምትክዱና የምታስተባብሉበት ምክንያት የዚህ የዕለቷ ጥቅምና ስም እንዳይቀርባችሁ ነው። ግን ለዚህ ከመጨነቅ ይልቁንስ ለዘላቂው ዓለም የመልቂያማ ተነሳችሁ እየታችሁ ፊት ስትቀርቡ የሚያጋጥማችሁን ነገር ግምት ውስጥ ብታገቡና የሚጠቅማችሁን ነገር ብትመርጡ በተሻላችሁ ነበረ። አለ ለቱብለውነ ፊ አምዋሊኩም ወአንፉሲኩም እናንተ ለዚህ ምድር ላይ እስካላችሁ ድረስ በገንዘቦቻችሁና በነፍሶቻችሁ ፈተና ይደርስባችሁ ይሆናል። ወለተስማዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ከበስተፊታችሁ ኪታብ ከተሰጡት ወገኖች ደግሞ እናንተን የማክዋረርና የማጥላላት ቃላቶችንም ትሰማላችሁ። ወሚነ ለዚነ አሽረኩ እንዲሁም ደግሞ ከሙሽሪኮቹ ከጣዖታውያን ወገንም ተመሳሳይ የሆኑ የዘለፋና የማጥላላት ቃላቶችን ትሰሙ ይሆናል። አደን ከቲራ በእነዚህ በተለያዩ የእምነት ተቃዋሚዎች የተለያዩ ችግሮችንና አስቀያሚ ሁኔታዎችን እንደምትሰሙና እንደሚያጋጥማችሁ ነው ይላል። ወይን ተስቢሩ ታዲያ እነዚህ ሁሉ ችግሮች በሚያጋጥማችሁ ጊዜ እናንተ ብትታገሱ ወተጠቁ አላህንም ብትፈሩ ፈኢነ ዛሊከ ሚን አዝሚል ኡሙር ይህ አድራጎት በጣም ይሆነኝ ተብሎ ትኩረት ከሚሰጠው ቁም ነገር ነውና ለወደፊት በዘለቄታው ጠቃሚ የሆነ ውጤት ላይ ትደርሱ ይሆናል በማለት አማኞቹን ይመክራል ማለት ነው። እንግዲህ ሙእሚኖች እስልምናን በሚቀበሉበት ጊዜ የዲኑ ተቃዋሚ የሆኑ ኃይሎች አለል ኪታቦችም የሆኑ ሙሽሪኮች ሌሎችም በእስልምና ላይ የተለያዩ ፕሮፓጋንዳዎችና አሉባልታዎች መሰንዘራቸውና የእናንተን ጆሮ ማቁሰላቸው የማይቀር ነው ማለት ነው። ይሉንታ ይዟችሁ እንዲሉናል እንዲናገሩናል ብላችሁ የምትፈሩበት ምክንያት የለም። ያሉትን ይበሉን የአሰሟችሁን ነገር ያሰሟችሁ የፈለገውን ነገር ሁሉ አድርገው እናንተ ግን በጽናት በአቋማችሁ ጠንታችሁ የቀጠላችሁ እንደሆነ አላህ ሱብሓነሁ ወተዓላ በዚህ መልካም አቋማችሁ ተገቢ ዋጋችሁን እንደሚሰጣችሁና እንደሚክሳችሁ ነው። አለበለዚያ የእነሱን አልዋልታና ፕሮፓጋንዳ ፈርታችሁ ወደ ኋላ የምታሸገሽጉ ወይም ሶብር የምታጡ የሆነ እንደሆነ እናንተ ራሳችሁ ኃላፊነታችሁን አልተወጣችሁም በላቸው ነው። ወኢዛ ኸደላሁ ሚታቀ ለዚነ ኡቱል ኪታብ እዝኩር ለሁም አውሳላቸው ያ መሐመድ አለ። እነዚያ ኪታብ ተሰጥተናል የሚሉትን ሰዎች አላህ ቃል ኪዳን የያዘባቸው መሆኑን ንገራቸውና አስታውሳቸው። ለቱበይኑነሁ ሊናስ ይህ በእጃችሁ የሚገኝ የሆነውን ኪታብ ለሰው ልጆች ሁሉ ግለጡትና አስተዋውቁት ብሎ አደራ ብሏቸው ነበር። ተውራቱንም እንጂሉንም የግል ምስጢር አታድርጉት እና አላህ ኪታብን ያወረደው ሁሉም ህዝቦች ፍቃዱን እንዲማሩና እንዲያውቁ ብሎ ነውና በኪታቡ ውስጥ ያሉትን ነገሮች ሙሉ በሙሉ ለህዝብ ንገሩና አሳውቁ ብሎ አደራ ጥሎባቸው ነበር። ወላ ተክቱሙነሁ የተውራትንም ሆነ የእንጂልን አንቀጽ አትደባብቁ ብሎ አደራ ብሏቸው ያለ ፈነበቱ ወራ አዙሪም የአላህን ቃል ኪዳንና አደራ ከጀርባቸው ወደ ኋላ ጣሉትና ወረወሩት። ወረዳ ባለበት በማለት የአላህን ኪታብ የሚፈልጉትን እየተናገሩ የፈለጉትን እየደበቁና እየሰረዙ እየደለዙ ይጫወቱበታል። አላህ ግን ልክ እንዳወረደው ለሁሉም ህዝብ ግልጽ እንዲሆን ነበረ የመከራቸውና አደራ ያላቸው ማለት ነው። ወስተረው ቢሂ ተመነን ቀሊላ በዚህ በኪታቡ ትንሽ የሆነ የዕለታዊ የዱንያ ዋጋን ለወጡበት። ያው እሱን እንደፈለጉ አድርገው በመሰረዝ በመደለዝ በመለወጥ በመደባበቅ የግል ጥቅም ማካበቻ አደረጉት የአላህን አደራ ትተው ማለት ነው። ፈቢእሰ ማ የሽተሩን እና እነዚህ በእኔ ኪታብ ወይም በእኔ አደራ የዕለታዊና የግላዊ ጥቅም መግዣና መለወጫ በማድረጋቸው ያ የለወጡትና የገዙት ነገር ምንኛ ከፋ። ለጊዜው እንግዲህ የተከበርንና የተጠቀምን ቢመስላቸውም እንኳ በዘለቄታው ያው ጀሃነምን ነውና የሚያስከትለው ለጊዜው እነሱ የተጠቀምንና ያወቅን መስሏቸው ለባሰና ለከፋ ኪሳራ ተጋለጡ ማለት ነው። እና አለል ኪታቦች እንግዲህ ነቢዩ መሐመድም ሆነ ቁርአናቸው ትክክለኛ መሆኑን በሚገባ ያውቃሉ። ይህን እያወቁ ለመቀበልና ለመከተል የከለከላቸው ምንድን ነው? ቀደም ሲል አህለል ኪታቦች በነበሩበት ጊዜ የሃይማኖት መሪ እየተባሉ ደመወዙ ማዕረጉ ሀዲያው ይጎርፍላቸው ስለነበረ ያ ሁሉ ነገር ሊከስምብንና ሊቋረጥብን ነው እንዴ? ይመጣል የተባለው ነቢይ ሌላ ነው ይህ አይደለም ብለን ከተከራከርን ግን ይህን ያዝነውን ማዕረግና ስም ጥቅማችንን እስከ ዘለቄታው እናስከብራለን በሚል ነው የለወጡት እንጂ ጠፍቷቸው አይደለም በማለት ነው የሚያጋልጣቸው ማለት ነው። لا تحسبن الذين يفرحون بما أتوا ويحبون أن يحمدوا بما لم يفعلوا إن الزيادة تساسات من رجاء بمستة يمدستنا عند جنادك موبزهم مسجانا يمتبكوا يغنوط وجنوش عطا السباتشونا عطا جمتاتشو فكتات يمدنونا لما الكامد دي يمبكونا عطشو بلا عند عطا السباتشو إلا ሰላ ተሰበነውን በመፋዘት ምን አላዳብ እንዲያነቶቹ ወስላቶችና ሰላላዎች ተቀጣጥ የሚያመልጡና የሚዲኑ ናቸው ብለ አትገምጥ። ወለው ማዳቡን አሊም ለነሱም እጅግ አሳማሚ የሆነ ቅጣት ይኖርባቸዋል ይላል። ይህ የሆነበት ምክንያቱ ደግሞ አንድ ጊዜ ነብያችን አለይሂ ሰላቱ ወሰለም የይሁዳ መሪዎችን ጥያቄዎች አቀረቡላቸው ይባላል። እና እናንተ እንግዲህ የተውራት ሰዎች ናችሁ አንድ ጥያቄ መጠየቅ ፈልጋለሁኝና ትክክለኛውን መልስ እንድትሰጡኝ በማለት ጠየቋቸው። እሺ ጠይቃሉ። እና ጥያቄውን በሚያቀርቡበት ጊዜ ለጥያቄው ትክክለኛ መልስ መስጠት ሲገባቸው የተሳሳተ መልስ ሰጡ። መቼም አያውቀውም ብለው ማለት ነው። ያን ከሰጡ በኋላ ባይናቸው እየተጠቃቀሱ መሳቅ ጀመሩ። ታዲያ ጥሩ መረጃ ሰጠና አይደለም እንዴ አታመሰግንም እንዴ ይላሉ። እንዳውም ጥሩ መልስ እንደሰጡ ከነቢዩ ምስጋና ለመቀበልም ተዘጋጁና ቋመጡ ማለት ነው። አላህ ግን አጋለጣቸው። መጀመሪያ ለተጠየቁት ጥያቄ ትክክለኛ መልስ እንዳልሰጡ እያወቁ ማፈር ሲገባቸው እነሱ ግን ይደሰቱ ነበረ። አንተን ያታለልን መስሏቸው አለ። እንደገና ደግሞ በዛው በተሳሳተው መረጃ ለአንተ ውለታ እንደዋሉ ልቆጥረው ምስጋና እንዲታቀርብላቸውም ይጠብቁ ነበረ። እንዲህ አይነቶቹ ወስላቶችና ተንኮለኞች ታዲያ ከቅጣት የሚያመልጡና የሚድኑ ናቸው ብላችሁ አታስቡ፣ አለቃቸውም ማለቱ ነው። ለእነሱም በጣም አሳማሚና አንገብጋቢ ቅጣት ተዘጋጅቶላቸዋል በማለት ዛተባቸው። ወሊላሂ ሙልኩ ሰማዋት ወልአርድ የሰማያትና የምድር ስልጣን ለአላህ ነው በላቸው። እና ሰማይና ምድርን ጠቅሎ የሚገዛ የሆነ ጌታ ታዲያ እንዴት ፈቂር ነው ብላችሁ ትናገራላችሁ? እናንተስ ንብረታችሁስ የማን ሆነና ነው ኢነላህ ፈቂሩን የምትሉት? በል ወላሁ አላ ኩሊ ሸይን ቀዲር አላህ ደግሞ በማንኛውም ነገር ላይ ችሎታው የላቀ ነውና እነሱንም መቅጣት ከችሎታው ስር ነውና ወደፊት ዋጋቸውን ያገኛሉ ይላል። إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ربنا إنك من تدخل النار فقد أخزيته وما للظالمين من أنصار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد إن في خلق السماوات والأرض واختلاف الليل والنهار ሰማያትንና ምድርን በመፍጠር እንዱም ሌትንና ቀንን እንዲተካኩ አንዱ ባንዱ ላይ እንዲሽከረከር በማድረጉ ለአያቲን ለአላህ መንወርና እንዱም ብቸኛ ኃይል ለመሆኑ ተጨባጭ የሆኑ መረጃዎች ይገኛሉ በእነዚህ ሁኔታዎች ማለት ነው። እንግዲህ አላህን ለማወቅ ፍጥረታቶችን ማስተዋሉ ይጠቅማል ማለት ነው። አላህ በዛት በአካል በጋር ተገልጦ ስለማይታይ ለማንም ሰው እዚህ ቦታ ነው ይሄን ይመስላል ማለት ባይቻልም በተለያዩ የእጅ ስራ ውጤቶችና በፍጥረታቶቹ የሱን ምንነትና ማንነት መረዳትና ማስረዳት ስለሚቻል ለምሳሌ ሰማያትን ያላንዲ መድገፊያና ማንጠልጠያ ሰባት ሰማያትን በተከታታይ ደርድሮ መገኘቱና መታየቱ እንደገና ደግሞ ምድርን በዚህ መልኩ አንጥፎና ዘርግቶ የተለያዩ ፍጥረታት መኖሪያ ማድረጉ ሌትንና ቀንን ደግሞ በሰማይና በምድር መካከል ብርሃንና ጨለማ እየተፈራረቁና አንዱ በሌላው እየተተካ እየተሽከረከረ የሚሄድ መሆኑ እነዚህ ለጌታ መኖርና ለማንነቱ መግለጫ የሆኑ ምልክቶች ቋሚ ምልክቶች ናቸው ይላል። እና ምልክትነታቸው ለነማን ነው? ሊኡሊል አልባብ ጤናማ የሆነ አእምሮ ላላቸው ወገኖች ናቸው። አቅላቸውን ተጠቅመው ሁኔታዎችን አገናዝበውና አመዛዝነው እውነቱን ከውሸቱ ለመለየት ለሚሹ ሰዎች እነዚህ የአላህ ቋሚ መረጃዎች ናቸውና በዚህ ወቁኝ በላቸው ማለት ነው። الذين يذكرون الله قياما وقعودا وعلى جنوبهم እነዚህ ኡሉል አልባብ የተባሉት ባሮች ታዲያ በሚገባ አቅላቸው ስለሚመራቸው ወደ ሐቁ ጌታቸውን በየጊዜው ያወሳሉና ያወድሳሉ። ቆመው ይያሉ ያው በስራ ላይም ቢሆኑ በቁማቸው ጌታቸውን አይረሱም። ምክንያቱም የቆሙበት መሬት በዙሪያቸው ያለው አየር ፀሐይ ጨረቃ እንደገና ሌትና ቀን ሰማዩ ያአላህ ማስተዋሻ ስለሆነ የጌታን ዝክር አይዘነጉም ማለት ነው። ባሉበትና በቆሙበት ቦታ ጌታን የሚያስተውሱ ናቸው። ወቁዑደን በተቀመጡበትም ጊዜ በቅምጣቸው እንደዛው ጌታቸውን ያወሳሉና ያወድሳሉ። ወአላ ጅኑብህም በጎናቸውም ተጋድመው እንደዚሁ ስራ አይፈቱም ጌታቸውን በመዝከር ይቀጥላሉ። ወየተፈከሩነ ፊ ኸልቂ ሰማዋቲ ወል አርድ ሰማያትና ምድርን ጌታ እንዴት እንደፈጠረውም በልባቸው ያስተውላሉና ይገነዘባሉ ማለት ነው። እንዲሁ ዝም ብሎ በአጋጣሚ ዓለም ተፈጥሯል እኛም አለን በሚል አያልፉትም። የምን የመሰለ ግዙፍ ዓለም እንዴት አድርጎ እንዲያስገኘው በሚገባ ጠለቅ ብለው በማስተዋል ያአላህ አያልነትና ጥበበኝነት ጠንቅቀው ይረዳሉና በዛ ቁጥር ደግሞ ለጌታ ተገቢውን አክብሮት ይሰጣሉ ማለት ነው። እና ከዛም በመነሳት ረበና ጌታቸውን እንዲህ በማለት ያናግራሉ። ማፈለቅተ ሀዛ ባጢላ ይህን ሁሉ ፍጡር እንዲሁ ለከንቱ አልፈጠርከውም ለአንድ ቁም ነገርና ለዓላማ እንደፈጠርከው እንረዳለን ይላሉ ማለት ነው። ሱብሃነክ ይህንን የመሰለ ዓለም እንዲሁ ያለ አንድ ዓላማ ለጨዋታና ለግላሽ እንዳልፈጠርከው እናውቃለን ለዚህም አይነት እንደማትፈጥር ደግሞ ጥራት የተገባ ነው በማለት ጌታቸውን ያወድሳሉ። ፈቂና አዛበናር አንተ የምትወደውን መልካም ሁሉ ለመስራት በመቅጠምና በማብቃት ከእሳት ቅጣት አድነን በማለትም ጌታቸውን ይለምናሉ ይላል። ረበና ጌታችን ሆይ ኢነከ መን ቱድኺሊን ናር አንተ እሳት የምታስገባው ሰው ፈቀድ አኸዘይተው በእውነት አዋረድከው ማለት ነው። ከዚህ የበለጠ ወራዳ የለም። ወማ ሊዛሊሚና ሚን አንሳር ለካዲዎች ወይም ደግሞ ለአጋሪዎች ከእሳት ቅጣት የሚያድናቸውና የሚከላከልላቸው ረዳትም እንደሌለ እናቃለንና እኛን ከነሱ እንዳትደበልቀን ጠብቀን በማለትም ይማጸናሉ። ربنا إننا سمعنا مناديا ينادي للإيمان يتأتشن هوي ودى امنت يمتارا يهونا يانت الملكتين يعطري سمتنال اما لتم يهو نبي لكو توحيد انبتارنا عند السمرو بعد الرجو مسارت ودى جيتا وحدانيا ستاران سمتننا يانن تري وانتكبلنا انا آمنوا بربكم بخالقاتشونا براجقاتشو با الله امنوا يمنا وانتري ثمان فآمنا فتري ومسارت آمننا تكبل ربنا جيتاكين هوي فاغفر لنا ذنوبنا نيا سوشننا اكتوشنا اكتوش موناكين سلم مايكر او كانم ساننا اوكي تساسات روننا يفتمنون وانجل سرزلننا مارن الالو وكفر عنا سيئاتنا تككن ستتوشاكيننم سرزلن وتوفنا مع الابرار انت كمتوداتشونا كمتاكبراتشو وداجوشهم غارا عدرقه كزي عالم ودمشو عالم وسيدننا الشاقرن بمعلت ይጠይቃሉና ይማጸናሉ ይላል። እንግዲህ ራሳቸው አላህ ያዘዛቸውን የሚሰሩ የከለከላቸውን የሚከለከሉ የመከራቸውን የሚቀበሉና የሚከተሉ ከመሆናቸው ጋራ ራሳቸውን ዝቅ አድርገው አብራርነን ላለማለት ከመትወዳቸው ወገኖች ጋራ አቀላቅለው ሰደን ማለታቸው ተዋዶ ያሳዩ ነው ማለት ነው። እና ትክክለኛ ሙእሚን የሆነ ሰው እንግዲህ የሚችለውን ሁሉ ይሰራል ግን በስራው ደግሞ አይኩራራም ጌታን በእጅጉ ይፈራልና ይጠራጠራል ማለት ነው። ምንም ሳይሰራ ምን አለብኝ የሚል ግን ከመውደቅ የማይድን መሆኑን ያመለክታል። ፈላእመኑ መክረላህ ኢላ አልቀውም አልኻሲሩን እንዳለው በሌላ አያት አላህ ምንም ማያደርገኝ የሚል ሰው እንዳውም ያ ለመውደቅ ምልክቱ ነው ተብሏል ማለት ነው። ربنا جئتنا وهي واتنا ما وعدتنا على رسلك በመለክተኞች አንደበት ቃል ይገባልን ነገር ለኛ ስጠንና አረጋግጥልን በማለትም ይጠይቃሉ። ምክንያቱም አላህ ጥሪን ከተቀበሉና ነብያቶችን ከተከተሉ ለጀነት አበቃቸዋለሁኝ ብሎ ቃል ገብቷልና ያን ቃል ኪዳንህን አረጋግጥልን በማለት ይጠይቃሉ። ወላ ተኽዚና የውመል ቂያማ በለተን ሳይም አታሳፈረንና አታዋርደን ማለትም ቂያማ ደርሶ ከመቃብራችን ስንነሳና የሥራዋጋችንን ለመቀበል ስንቀርብ እንደለለቹ ካዲዎችና አጋሪዎች ወይም እንደሙናፊቆቹ እንዳታሳፈረንና እንዳታዋርደን በማለት ከወዲሁ ይማጸናሉ። ኢነከላቱ ኽሊፉል ሚዓድ አንተ አደርጋለሁ ብለህ የገባውን ቃል ኪዳን አትጥስምና አታጓድልም እና ስለዚህ እኛም በሚንችለው አቅማችን አምነን አልፈርተናል አንተም ደግሞ ያመኑና መልካም የሰሩትን በመልካም መነዳቸዋለሁ ብለህ ቃል ገብተሃልና ያ ቀጠሮህ በሚደርስበት ጊዜ በቃልህ መሰረት ለኛ የሚበጀንን ሁሉ አድርግልን በማለት ጌታቸው እንደጋግመው ይለምናሉ ይላል። فاستجابلهم ربهم اني لا اضيع عمل عامل منكم من ذكر او انثى بعضكم من بعض فالذين هاجروا واخرجوا من ديارهم واوذوا في سبيلي وقاتلوا وقتلوا لأكفرن عنهم سيئاتهم ولأدخلنهم جنات تجري من تحتها الانهار ثوابا من عند الله والله عنده حسن الثواب. فاستجاب لهم ربهم ان ابذي ملك يريد اغاغمو سلمنوتنا سيماصنوت جيتاچو لنذي باروچو تجديون ملاي ستاچو كلباچو نونا يصليوت اللهم سبحانه وتعالى حسباچوننا علاماچون سلاوقا لذي تدغاغامي ترياچو اونتاوي ملاي ستواچو عل بمالك ملك يتاال بعدنا እና ምን የሚል መልስ ነው የሰጣቸው? አንኒ ላ ኡዲዩ عمل عامل منكم من ذكر او انثى ከናንተ ከአማኞች ወንዶችም ይሁኑ ሴቶች የሰራችሁትን ስራ እስከሰራችሁ ድረስ የማንኛውንም ስራ ዋጋ የማጠፋና ወረታ የማሳጣችሁ አይደለሁም። በጥሬ መሰረት እምነቱን ተቀበላችሁ እኔ የምፈልገውንና የምወደውን ሁሉ እስከሰራችሁ ድረስ ሰራተኛው ሴትም ቢሆን ወንድም የጾታው ልዩነትም ሳይጎዳውና ልዩነት ሳያመጣ ለሁላችሁም ተገቢ ወረታችሁን እሰጣችኋለሁኝ የሚል ምላሽ ሰጣቸው ይላል። እና ምን ዘከሪናው እንታ ያለበት ምክንያቱ እናታችን ኡሙ ሰለማ ብዙ ጊዜ ቁርአን በሚናገርበት ጊዜ በወንዶች ስም ነው የሚናገረው። እኛን ሴቶችን አላህ Subhanahu Wa Ta'ala ቸልለናል እንዴ? እኛም እንደናንተ ከመላ ጎደል እንሰግዳለን እንጾማለን ሐጅ እናደርጋለን ሌሎችንም ኢባዳዎች እናደርጋለን ለኛስም የማይነገረው ምንድነው ምክንያቱ ብለው ጠይቀው ስለነበረ በወቅቱ ምን ዘከሪናው እንታ በማለት አጠቃለለ ማለት ነው። ናየው ቃሉን ለማሳጠር ያህል ነው እንጂ እናንተን ትቸና ረስቻ አይደለም ማንንም ፈራተኛ መልካም እስከሰራ ድረስ ወንድም ይሁን ሴት ተገቢው ዋጋውን ሰጣለሁ እንጂ የድካሙ ወራታውን አላሳጣውም አለ። ባዱኩም ሚን ባዲን እናንተ ሰዎች ስትባሉ ከ